الطلاق مرتان فإمساك بمعروف أو تصريح بإحسان ولا يحل لكم أن تأخذوا مما آتيتموهن شيئا إلا أن يخافا أن لا يقيما حدود الله فإن خفتم أن لا يقيما حدود الله فلا جناح عليهما فيما افتدت به تلك حدود الله فلا تعتدوها ومن يتعد حدود الله فأولئك هم الظالمون فإن طلقها فلا تحل له من بعد حتى تنكح زوجا غيره فإن طلقها فلا جناح عليهما أن يتراجعا إن ظنا أن يقيما حدود الله وتلك حدود الله بينها لقوم يعلمون الطلاق مرتان فإمساك بمعروف أو تصريح بإحسان መታረቅን ማማለስ የሚያስከትሉ ፍቾች በሁለት ጊዜ ብቻ የተወሰኑ ናቸው በላቸው ከዚያ በኋላ ያለው አማራጭ ወይም በመልካም ሁኔታ ተቻችሎ መያዝና ትዳሩን መቀጠል አው ተስሪሁን ቢህሳን ወይም ደግሞ የማይቻቻሉ ከሆኑ በመልካም ሁኔታ መሸኘት እንጂ ተዛ ከሁለት ጊዜ በላይ የሚያመላልስ ፍች አይፈቀድም ባላቸው ይላል። ይሄ መጣበት ምክንያቱ በጃይልያ ጊዜ ሰዎች ፍቻቸው ገደብ የለውም ነበር ይባላል። በተለይ አረቦቹ ከሚስቱ ጋር በተጣላ ቁጥር ፈትቼሻለሁኝ ይላል። አንድ ሰሞን ደግሞ ተለይታው በመትቆይ ጊዜ እንደገና ሲበርድለት መልሼሻለሁኝ ይላል። አሁንም በሌላ ጊዜ ሲጣሉ እንዲሁ ያለ እድሜ ልኩን ሲፈታ ሲመልስ ይኖር ነበር። አንዳንዶቹ ታዲያ ሴቶችን ለማማሰንና ለማስቸገር እንደ መሳሪያም አድርገው ይጠቀሙበት ነበር ማለት ነው። የማይፈልጋትን ሴት ፈታው ሽልና ኢትዮዋን ስትቆጥር ቆይታ ጥቂት ቀናቶች ሲቀሩ እንደገና ታረኩ ሽላታል። አውቆ ከልብ ሳይሆን እሷን ለማልፋትና ለማባዘን። አሁንም እንደገና ደግሞ ትንሽ ቆይቶ ፈታው ሽላታል። እንዲሁ ያለ እድሜ ልኳን የሱን እድያ ስትቆጥር እንድትኖር ያደርጉ ነበር ማለት ነው። በዚህ በተለመደው መሰረት ታዲያ አንድ ሷሃቢ ሚስቱ ጋራ ተጣላና እንግዲህ ይፈታታል ደሞ ቆይቶ ታረኩሽላል ደሞ መልሶ ምን ማረግ ነው የምትፈልገኝ እንደሆነ ያዘኝ አለበለዚያ አስተናርተኝ ትለዋለች። አይ ገና ፍዳሽን ሳላስጨርስሽ ወይ አልይዝሽ ወይ አለቅሽ ገና ብዙ ታያለሽ ብሎ ይዝትባታል። ይሄ ጊዜ እንደነው እንደ አለችና ጎበዝ ስለነበረች ወዳውኑ ተነስተ ወደ ነብዩ ታመራለች ማለት ነው። እና እንዲህ አይነት ችግር አጋጥሞኛል ሰውየው ወይ አይፈታኝ ወይም አይተወኝ እንዲህ ያረኩኝ እድሜ ልክሽን አስለፋሻለሁኝ በማለት ዝቶብኛልና እንዴት ይታያል የኔ ጉዳይ ብላ ስታቀርበው ጌታዋ ይሄን መልሳ መጣላት ማለት ነው። እና እንዲህ አይነት መጨማለቅና ሰውን ማወቅ አይፈቀድም። መመለስና መታረቅ የሚያስከትለው ፍች በእስልምና ሁለት ጊዜ ብቻ ነው። መጀመሪያ ተፈታታለህ ትታረቃለህ ደግሞ በሌላ ጊዜ ተጣልተህ አሁንም ሁለተኛ እድል ይኖርሃል ተፈታና ትታረቃለህ በእጃዋ ላይ። እነዚህ ካለፉ በኋላ ግን የሶስተኛው ወሳኝ ነው እንጂ ከዛ በላይ አንተ እንደምትለው 10 ጊዜ ስትመልስ መኖር አትችልም በማለት በዚህ አጋጣሚ ለሁሉ ሙእሚኖች መመሪያ ወጣላቸው ማለት ነው። በጃይልያ ጊዜ 10 ጊዜም ቢሆን እሱ መመለስ እስከፈለገ ድረስ ይመልስ ይኖር ነበርና በዚህ መልክ እንግዲህ ፍች በሶስት ብቻ ተወሰነ። ከሶስቱም መመለስ የሚያስችለው ሁለቶቹ ናቸው። ሶስተኛው ከመጣ ያው አልቋል ማለት ነው። እና እንግዲህ እስልምና ቀደም ሲል የነበሩትን ማህበራዊ ችግሮች እየቀረፈና እያስተካከለ ነው እንጂ የመጣው በሴቶች ላይ ጫና ያደረገበት ጊዜ የለም ማለት ነው። ይሄም እንግዲህ ከባድ ችግር የነበረውን ነው የገላገላቸው። ሁለት ጊዜ ሰው እንዳይጣላ እንዳይጋጨለም መሞከር ይቻላል። ከዛ በኋላ በሶስተኛው ዙር ተፈታ ግን ኢዳህ እንኳን ቢኖር እንደገና በሌላ ጊዜ ሌላ አግብታ ፈታ ካልሆነ በስተቀር መንደሷን መመለሳት ትችልም ብሎ ዘጋ ማለት ነው። ከኢምሳቁም ቢማሩፊን ከሁለተኛው ዙር በኋላ ያለው አማራጭ ሚስት ትሆነኛለች ብለ ከሆነ በመልካም ሁኔታ በህጋዊ መንገድ መያዝ ነው በጥንቃቄ ሚስትህን አው ተስሪሁን ቢህሳን ወይም እንደማትይዛት ካወቅና ከወሰንክ ደግሞ ጣጣ ሳታበዛ አሁንም በህጋዊና በስርዓቱ መሸኘት እንጂ አንተ እንደምትለው አስር ጊዜ መመለስ አይፈቀድም ብለው ይላል። ወላ ይሕሉ ለኩም አን ተእኹዙ ሚማ አተይቱሙሁነ ሸይአ ሴቶችን ደግሞ በፍቅርና በጋብቻ ጊዜ ከሰጣችኋቸውና ከለገሳችኋቸው ገንዘብ በጥልና በግጭት ጊዜ እንደገና ነድማችሁ ትዳሩማ ከፈረሰ ያወጣሁትን ገንዘብ መመለስ አለብኝ ብላችሁ መቀማትም አይፈቀድላችሁ በላጨው ይላል። እና አንዳንድ ሰዎች በፍቅር ጊዜ በጣም ማይጠበቀውን ሁሉ ያደርጉና ሲጣሉ እንደገና ገንዘብን መልሽ የሚል መዘዝ ያስከትላሉ። ይሄም አይገባም። ያው እስካላችሁ ድረስ አብራችሁ ኑራችኋል፣ ስትሄድ ደግሞ ያደረክላትን ሁሉ ነገር ይዛ መሄድ ነው ያለባት ይላል። ኢላ የኻፋ አላ ዩቂማ ሁዱደላህ። ባልና ሚስት የአላህን ድንጋጌ ወይም ህግና ስርዓት የማይጠብቁ መሆናቸውን ካልፈሩና ካልሰጉ በስተቀር ይላል። فإن خفتم ألا يقيم حدود الله እናንተ በተሰቦች ወይም ዳኞች እነዚህ ባልና ሚስቶች ካሁን በኋላ አብረው ለመቀመጥ ያአላህን ህግ ሊጠብቁ አይችሉም የሚል ስጋት ቢሰማችሁና በገንዘብም ቢሆን መገራገል ያለብን ካላችሁ ፈላጁና አለይሂማ በባልና በሚስት መካከል ወንጀል አይኖርም ፊመፍተደት ቢሂ ሴትዮዋ የመገራገያ ቤዛ ወይም ገንዘብ በመስጠቷ እሷም በመስጠቷ እንደ ጉቦ አይቆጠርባትም እሱም በመቀበሉ አይወነጀልም ማለት ነው። ቲልከ ሁዱዱላህ እና በዚህ አካባቢ በተደጋጋሚ የተነገሩት አንቀጾች የአላህ ድንጋጌዎች ናቸው። ፈላ ተዕተዱሃ በመሆናቸውም እንደ ቀላል አይታችሁ እንዳትተላለፏቸው በእጅጉ አክብሯቸው ይላል። ወመን የተዓዲ ሁዱደላህ የአላህን ድንጋጌ የሚተላለፍ ሰው ፈኡላኢከ ሁሙ ዛሊሙን እንዲህ አይነቶቹ ሰዎች እነሱ በደለኞችና ግፈኞች ናቸው በማለት ያስጠነቅቃል። እና እንግዲህ አላህ ሱብሓነሁ ወተዓላ እዚህ ላይ ደግሞ ሁል የሚባለውን ነገር ነው የጠቀሰው ማለት ነው። ባልና ሚስት እንግዲህ ተስማምተው እስከ ኖሩ ድረስ ሁልጊዜም ያው ይኖራሉ። አለመግባባት የተፈጠረ እንደሆነ ደግሞ ችግሩን የፈጠረው ወገን ተጠያቂ ይሆናል ማለት ነው። ችግሩ አንዳንድ ጊዜ ውስብስብ ይሆናል፣ ለሰውም ለመንገር የሚያስቸግር ይሆናል። በዛ መልኩ ሲመጣ ነው አሁን ይሄን ነገር የተከሰው ማለት ነው። አንዳንድ ጊዜ ሚስት ባሏ ጋራ መቀመጥን ትጠላለች ማለት ነው። ግን ምን አደረገሽ ተብላ በምትጠየቅበት ጊዜ ለሰው አውጥታ የምትናገረው ነገር ታጣለች፣ ምስጢር ነገር ይሆንባታል ማለት ነው። እና የዚህ አይነትም ነገር ያጋጥማልና ለዚህም መፍትሄ ይሰጣል እስልምና ማለት ነው። እዚህም ጋራ በማያያዝ ይህ አያት እንዲመጣ ምክንያት የሆነው ታቢት ብኑ ቀይስ የተባለ ሰሓቢ ነበረ እና ጥሩ አትክልት ነበረው ይባላል። አረቦች ወትሮም ጀምሮ መህራቸው ከባድ ነውና ያንን ታላቅ አትክልት እንደ መህራ ሲዞ አገባት ሴትዮዋን። አግብቷት ብዙ ሳይቆዩ እሷ ጠላችው ይባላል። አጭር ነበረ ሰውየው እና በቤቷ ብቅ ብላ ስትመለከት ጓደኞቹ ጋራ ሲሄድ ከሁሉም በታች አጥሮ አየችው። መልኩም ፉንጋ ነገር ነበረ፣ እሷ ደግሞ ቆንጆ ነበረች። ስለዚህ አፈረች፣ ከነዚህ ሁሉ ያነሰ ነው እንደ እኔ ባል አለችና ከዚያ በኋላ እዚህ ሰው የጋራ መኖር የለብኝም ማለትን ወሰነች ይባላል። መግረጭረጭ ጀመረች ወዳውኑ ትዳሩን ለማፍረስ ፈልጋ። እሱ ደግሞ ይወዳታል ያከብራታል፣ ምን አጠፋሁኝ ቢል ቢወድቅ ቢነሳ ምንም ነገር የምትስማማበት ምክንያት አልተገኘም ማለት ነው። ከዚያ በኋላ ነገሩ እየተካረረ ሲሄድ እሱ ደግሞ ያለ ምክንያት ሚስቴን አለቅም፣ አትክልቴን ሰጥቼ ያገባሁት ለዘላለም ትዳር ይሆነኛል ብዬ ነው እንጂ ዘርፋይ ልትሄድ ነው እንደ ታዲያ በማለት እሱም እንደገና መቆጣት ጀመረ ማለት ነው። ይህ ጊዜ ችግሩ እየተካረረ ሲሄድ ነቢያችን ጋር ሄደች እሷ መፍትሄ ለመጠየቅ ማለት ነው። ሄደችና እሳቸውን መጣላታቸውን ሰምተው ስለነበረ እንዴት ነው ከባልሽ ጋር ያለው ሁኔታ ሲሉ፣ አረ ችግሩ እየተባባሰ ነው አለ። ምንድን ነው ያጠፋው ነገር ካለ ለእኔ ለምን አትነግሪኝምና አላርመውም አሏል። ወላሂ እንግዲህ ሶሃቦች ምንም ቢሆን ኢማናቸው ጠንካራ ነውና ሰውን ጠላ ነው ብለው ያለ ስሙ ስም መስጠት አይፈልጉም ማለት ነው። ይሄ ባለቤቴ ምንም ያጓደለው ነገር የለም በእኔ በኩል አለች። እና በጸባዩም ሆነ በዲኑ ይሄ ጎሎታል ብዬ የምተቸውም ነገር የለኝም ማለት ግን እውነቱን ልንገረወት ከዛሬ ጀምሮ የኔንና የእሱን ጭንቅላት በአንድ የሚያጣምር ነገር አይኖርም አለች። እንዴት ሲሏት፣ በቃ በዲኔ ላይ ለውጥ እንዳይመጣብኝ ይፈራለሁኝ። እሱ ጋር ግድ ተቀመጪ ያላቸውኝ እንደሆነ ከእስልምና እንዳልወጣ ስጋለሁኝ የማለት የመረረ ቃል ተናገረች ማለት ነው። እና እንደማይሆን አወቁ። የይ ጊዜ አተሩዲን አለ የሀዲቀተሁ አሉ። እንግዲህ እዚህ ላይ ነው አያቱ። እነዚህ ሰዎች የአላህን ህግ አክብረው መከተል የማይችሉ መሆናቸውን ካወቃችሁ ያለው ማለት ነው። እና አትክልቱን ሰጥቶ እኮ ነው ያገባሽ። ታዲያ አትክልቱን ያህል ነገር ዘርፈሽ እንደገና ትዳሩን ማፍረስ ልትከጂ ነው ማለት ነው? እሱ ካልበደለሽ ይሄ ከሆነ እንግዲህ ትዳሩን ካልፈለግሽው አትክልቱን ትመልሽለታለሽ አሏት። አሁን ደስ እያለኝ መልስለታለሁ አለች ይባላል። እንግዳውስ አሉና እሱን ጠሩትና አትክልቱን ትመልስልህ ኒካዋን ፍታት በማለት አለያዩአቸው ማለት ነው። እና እሷ እንግዲህ ተኸይሎባታል። ግን የመሰለይ ቆንጆ ይሄ ሰውዬ ነው እንደ ባሏ እየተባልኩኝ እድሜ ልኬልን ወር ነው እንደ ስላለች እሱን ይዛ መኖር አልፈለገችም ማለት ነው። እንዲህ ከሆነ ደግሞ እሷ መፈታት ፈልጋለችና ዝም ብለህ ፍታት፣ ንብረትህንም ዘርፋ ጥርትህንም ዋጣትህን ማለት አይቻልም ማለት ነው። እሷ አላጠፋ አልበደላት። ይሄስ ከሆነ ድረስ ትዳሩን ካፈረሰችበት ባይሆን ንብረቱን መመለስ አለበት አለና የሁሉንም መብት ለመጠበቅ ሲል እንደዚህ ከሆነ እሷ መመለስ ትችላለች። ገንዘቡን ትታ ለራሷ ትሄድ፣ የሁላቸው መብት ተከበረ። እሷም መሄድ ፈልጋለች ያለ ፍቃዷ ተቀመጭ ተብላ ትገደድም። እሱም ደግሞ ሚስቱንም ንብረቱንም በአንድ ቀን ማጣት ስለሌለበት ገንዘቡ ይመለስለታል። የዚህ አይነት ችግር በሚፈጠርበት ጊዜ እሷም ገንዘቡን በመመለሷ ጉቦ እንደመስጠት፣ እሱም በማስመለሱ ጉቦ እንደማስከፈል ተደርጎ አይወነጀሉም። በሁላቸውም በኩል የነገር አስፈላጊ ሆኖ ከተገኘ ይፈቀዳልና በዚህ መልክ ገላግሏቸው ብሎ መከረ ማለት ነው። فإن طلقها فلا تحل له من بعد حتى تنكح زوجا غيره እንግዲህ ቀደም ሲል ባለፈው አንቀጽ አጥላቁ መረታኒ ብሎ ነበር። ለመመለስ የሚያስችል ፍቺ ሁለት ጊዜ ብቻ ነው ብሎ ነበር። ከዚያ በኋላ ጨምሬ እፈታለሁኝ ካለስ ምን ይሆናል? فإن طلقها በሶስተኛ ዙር የሚፈታትማ ከሆነ ፈላተህሉ ለሁ ምን ባዱ ከሶስተኛው ፍች በኋላ እንደለመደ ታርቅ ያለውና መልሻለሁኝ በማለት አትፈቀድለትም። ሐታ ተንካዘው ጀነበይረው ከሱ ሌላ ያለ አዲስ ባል አግብታ እንደገና ከዛ ተፈታ እዲያዋን አድርሳ ካልመጣች በስተቀር ይላል። መቀጫ ነው። አዲቦ እንግዲህ ሚስቱን ለመያዝ ካልቻለ ደጋግሞ መፍታት ከለመደ እሱን ከሶስተኛ በኋላ መመለስ አትችልም። ለሌላ ለሁለተኛ አካል አሳልፈ መስጠት ይኖርብሃል ብዬ ዘጋዋለሁኝ ማለት ነው። እሱ ለማጉላላት ሲፈልግ እንደገና እሱንም የሚያጉላላ ሊፈጥርበት ነው ማለት ነው። እና ሶስተኛው ዙር ከፈታ በኋላ እንግዲህ ዒዳዋ አለቀም አላለቀም ሌላ ሰው እስካላገባይ ድረስ የመመለስ እድል የለውም ለባልየው ማለት ነው። እና ያለው አማራጭ ምን ይሆናል? ሶስተኛውን ፍች ከጨረሰ በኋላ እጣዋን አጠናካ ሌላ ባል ካገኘች ያንን ታገባለች። ራሳቸው ዝም ብለው ፈጥረው ሳይሆን በአጣ ቆይኝ ባካ አግባልኝና ፍታልኝ በሚለው መልክ ሳይሆን ጦቢዒ የሆነ ባል መጥቶ ለትዳር እሷን ፈልጎ ያገባታል ማለት ነው። ታገባት በኋላ ከተስማሙም በዛው ትቀጥላለች፣ ይሄኛው ይረሳል ማለት ነው። እንደ አጋጣሚ ሆኖ እህሉ አልቆ ሁለተኛው ባል ጋራ ከተጣሉና ከተለያዩ እና فإن طلقها ከፈታት በዚሁ ባለ መግባባታቸው ሳቢያ ሁለተኛው ባል ፈላጅና አለይማ የዛ ጊዜ የወትሮ ባልና ሚስቶች አየተራጃ በመማለስና በመታረቃቸው ማለትም እንዲያድስ ተጫጭተው በመጋባታቸው ወንጀል የለባቸውም። ይምቦና አዩቂማ ሁዱደላህ እና ሁላችንም ተመክረናል ታርመናል ለወደፊት የአላህን ህግ እናቆማለንና እንጠብቃለን ብለው እርግጠኞች ከሆኑ መመለስ ይችላሉ ይላል። እና እንግዲህ ሁላቸውም እንደወትሮው ዝም ብለው ችግር የሚፈጥሩ ከሆነም መመለስ የለባቸውም። ሁላችንም አየነው የተሻለ አልተገኘም። እንግዲህ እኛው ተቻችለንና ተመካክረን እንኖራለን፣ ካሁን በኋላ እንደወትሮው አይነት ጸባይ አናመጣም ብለው ከተማመኑ እንደገና ተሁለተኛው ባል በኋላ መታረቅና መገናኘት ይችላሉ ይላል። ወቲልከ ሁዱዱላህ እና አሁንም በዚህ አንቀጽ የተጠቀሰው የአላህ ድንጋጌ ነው። ዩበይኑሃ ሊቀውም ያለሙን አላህ ስብሓነሁ ወተዓላ መመሪያውንና ደንቡን የአላህን አህካም ወይም ሸሪዓ ለማወቅ ለሚሹና ለሚፈልጉት ሰዎች በዚህ መልክ ይገልጻልና ያሳውቃል በላቸው ይላል። إذا طلقتم النساء فبلغن أجلهن فأمسكوهن بمعروف أو سرحوهن بمعروف ولا تمسكوهن ضرارا لتعتدوا ومن يفعل ذلك فقد ظلم نفسه ولا تتخذوا آيات الله هزوا واذكروا نعمة الله عليكم وما أنزل عليكم من الكتاب والحكمة يعظكم به واتقوا الله واعلموا أن الله بكل شيء عليم وإذا طلقتم النساء فبلغن أجلهن فلا تعذروهن أن ينكحن أزواجهن إذا تراضوا بينهم بالمعروف ذلك يوعظ به من كان منكم يؤمن بالله واليوم الآخر ذلكم أزكى لكم أطهر والله يعلم وأنتم لا تعلمون وإذا طلقتم النساء ستوجن بمتفاتوا بذبذية فبلغن أجلهن إنا ተፈተው እጃቸውን ሲቆጥሩ ቆይተው እጃቸውን ለማጠናቀቅ ሲቃረቡ ፈአምሲኩሁነ ቢማዕሩፊን ፍቹ የሚያማልስ ከሆነ ሁለተኛውን ያላለፈ ከሆነ ከዚያ በኋላ እንግዲህ ለዘለቄታው የሚበጃችሁን ታስባላችሁ በህጋዊ ሁኔታ ተስማምታችሁ መንወር የምትችሉ ከሆነ በሙራጃአ ያዟቸው ከማምለጣቸው በፊት ማለት ነው አውሰሪሁሁነ ቢማዕሩፍ ወይም ደግሞ ቆርጦላችሁ ከሆነ አትሆነኝም አይሆነኝም ተባብላችሁ ከሆነ ወቀሳ ከሰሳ ሳይበዛ አሁንም በህጋዊና በጸባይ ማስተናበት ይችላልላችሁ ሁሉ ነገር በስርዓት መሆን አለበት ማለት ነው ጠቡም ሆነ ፍቅሩ ወላቱም ሲኩሁን ዲራራ ለታተዱ ለትዳር የማትፈልጓቸው እስከሆነ ድረስ በእነሱ ላይ ጥቃት ለመፈጸምና ሩከት ለማድረስ አስባችሁ አትያዟቸው ይላል አንዳንዱ ሰው እንግዲህ ለትዳር ሳይፈልጋት ቁጭቱን ለመወጣትና ለማጉላላት ብቻ መልሸሻለሁ የሚላል ይህ አይነት አመላለስ አይፈቀድም ማለት ነው አላህ ወመን ይፈአል ዳሊክ እና ለትዳሩ መቀጠል ፍላጎት ሳይኖረው ሴትዮዋን የበለጠ ለማጥቃትና ለመጉዳት ለማወቅ አስቦ የሚመልስ ካለ ፈቀርቦ ለመነፍሰህ ይህ ሰውዬ በዛ አድራጎቱ በእውነቱ ራሱን በድሏል ለጊዜው እሷን የበደልኩ ቢመስለውም እሱ ወንጀል ውስጥ ገብቶ ለጀሃነም እየተዳረገ ነው ማለት ነው ወላ ተተፊዙ አያት ኢላሂ ሁዙን ያአላህን አንቀጾች መጫወቻና መቀለጃ አድርጋችሁ አትያዙ የሙራጃአ መብት የተደነገገው በትዳሩ ለመቀጠል ጽኑ አላማ ላላቸው ሰዎች እንጂ ሰውን ለመጉዳትና ለማጥቃት መሳሪያ እንዲያደርጉት ለተንኮለኞቹ አይደለም ማለት ነው ወዝኩሩ ኒዕመተላሂ ዐለይኩም አላህ ለእናንተ የዋለላችሁን ውለታ አስታውሱ ማለትም የሸሪዓን ህግ ዘርግቶ የሁላችሁንም መብት በሚዛን አስተካክሎ ያስቀመጠላችሁ ጌታ ባለውለታ መሆኑን ዘንግታችሁ እንደገና በሱ ህጎችና ድንጋጌዎች መሳቂያ መሳለቂያ ማድረግ የለባችሁም ወማ አንዘላ አለይኩም ሚነል ኪታቢ ወል ህክማ ወደናንተ ያወረደውን መመሪያ ተኪታቡም ሆነ ከነብዩ ጥበብ ማለት ነው ኪታብ ማለት በቀጥታ ያው በአያት መልክ በጅብሪል አማካይነት ከአላህ የሚደርሳቸው ሲሆን ህክማ የሚለው ደግሞ ራሳቸው ከቃላቸው የሚያፈልቁት መመሪያና ማብራሪያ ማለት ነው። እኔ ተዚህ የማወርድላችሁም ሆነ ከነብዩ የሚሰጠው ማብራሪያ ያአላህ ጸጋ ነውና ይሄን ነገር መጫወቻ አታድርጉ። يعيدكم به ان الله سبحانه وتعالى እንዲህ አይነቱን ስተት እንዲያትፈጽሙ በዚህ አይነት አባባሉ ይገስጣችኋልና ይመክራችኋል። واتقوا الله اونم الله انفروا واعلموا وقوم ان الله بكل شيء عليم الله بهولم ነገር በጥልቅ የሚያቀና የሚከታተላችሁ መሆኑን እናንተ በግልጽም ሆነ በስውር የምትሰሩትንም ሆነ የምታስቡትን አላህ እንደሚያቀባችሁ ካወቃችሁና ከተጠነቀቃችሁ ሁልጊዜም ከሱ ፍቃድ ያጣፈነግጡምና በሱ መመሪያ አትቀልዱም ተቅዋ ሲቀላችሁ ነው እንዲህ አይነት ስተት ውስጥ የምትገቡትና ይሄንን ወቁና ተጠንቀቁ ይላል ወይዳ ጠለቅቱም النሳ አሁንም ሴቶችን በመጥፈቱበት ጊዜ ፈበለግና አጀለሁን እና ያ የዒዳ ቀጠሯቸውን በሚያጠናቅቁበት ወቅት ተፈተው ሲያበቃ ሶስት ቁሩ መጠበቅ አለባችሁ በተባለው መሰረት ሶስቱን የጦራቸውን ሲያሟሉ ወይም ደግሞ ደም የሌለባቸው ከሆነ ሶስት ወር ሲያጠናቅቁ ወይም ፈላታዱሩሁና አንየንኪህና አዝዋጀሁን ኢዛ ተራተው በይነሁም ቢልማዕሩፍ በህጋዊ መንገድ በመካከላቸው ከተስማሙና ከተፈላለጉ የወትሮ ባሎቻቸውን እንደገና ለመታረቅና ለመመለስ በሚያረጉት ጥረት እናንተ የቤተሰብ አባላት ጣልቃ ገብታችሁ አታስተጓጉሏቸው ይላል። እና ይሄ ደግሞ ምንድነው አንዳንድ ጊዜ ባልና ሚስት ፍቅራቸውን ሳይጨርሱ በግንባር ግጭት ድንገት ይጣሉና ትዳር ይፈርስባቸዋል ማለት ነው። ከዛ በኋላ ሁላቸውም ሲነድሙ ይቆያሉ። ልበልተው ይያሉ በመፍራት ከዛሬ ከነገ ሙራጃ አረጋለሁ ሲልሱም ወይም ሁኔታው ቦታው አለመቸው ይልና ግዜው ድንገት ያልቀበታል ወይ ገናናት ይያለ ታስቦ ፈጥኖ ያልቃል ማለት ነው። እሷም ደግሞ አይናፋርነት ይዛትና መልሰኝ የማለት ምልክት ሳታሳየው መመለስ እየፈለገች ዝም ብሎ ድንገት ያልቃል። ግን እጃቸው ካለቀ በኋላ ሁለታቸውም መማለስ ይፋለጉ ነበርና በተለያየ ሁኔታ ፍላጎታቸውን ገለጡና ለመመላለስ ወይም ለመታረቅ ወሰኑ ማለት ነው። ይህ ጊዜ የቤተሰብ አባላት ተፈለጋት ወትሮውኑ ለምን ፈታት? ከፈታትስ እጃው አስተሚያልቅ ዝም ብሎ ለምን ከረመ? አሁን እንደገና መልሱልኝ ይላል እንዴ? ካሁን በኋላ እሱ ቤት አትሄጂም የኔ ልጅ ከሆንሽ በማለት የመጋረጥና የማደናቀፍ ሁኔታ ይኖራል በቤተሰብ በኩል ማለት ነው። ይሄ መደረግ የለበትም አለ አላህ ሱብሃነሁ ወተዓላ። ምክንያቱም በአጋጣሚ ተጣልተው ትዳሩ ቢፈርስና የእዳውም ሁኔታ ድንገት ፈጥኖ ቢያልቅባቸው እነዚህ ሰዎች ዋናው አስፈላጊ ቁም ነገር መፋለጋቸው ነው። ሁለቱም ትዳራችንን እንደገና መመለስና ማደስ አለብን ብለው እስካመኑበት ድረስ እናንተ ጣልቃ ገብታችሁ አትታረቂም አትታረቅም ይያላችሁ ማስተጓጎል አይኖርባችሁም ይላል። ምክንያቱም ሰው እንግዲህ የሚተዋወቅ ሰው ይሻላል። ድንገት ይሄን የተታይዳ እንደገና አዲስ ብታገባ የባሰል ያጋጥማት ይችላል። ለሱም የባሰል ታጋጥመው ትችላለች። እነሱ ግን ተዋውቀዋልና በአጋጣሚ ነው እንጂ ችግሩ የተፈጠረው እኛ እንኳን ንቆዋን ነበር ብለው እስካመኑበት ድረስ የቤተሰብ ጣልቃ መግባት ጎጅ ስለሚሆን እናንተ አድባችሁ ተቀመጡ፣ ልጆቹ ካመኑበት በጉዳዩ አስታርቋቸው ተባበሩ እንጂ አታራረቁ ይላል ማለት ነው። ግን ዋናው ኢዛ ተራዶ በይነሁም ቢል ማዕሩፍ በህጋዊ መንገድ እንዲያው ለዕለት ደስታ ሳይሆን ለዘለቄታው ትዳር ይሆነናል ብለው ተማምነውና ተዋደው ለመታረቅ እስከሹ ድረስ የቤተሰብ ጣልቃ ገብነት አያስፈልግም ይላል። እና ማዕቂል ኢብኑ የሳር የተባለ ሰሃቢ ለአንድ ጓደኛው እህቱን ድሮ ነበር ይባላል። እና ያ ጓደኛው እሱ በጣም የቅርብ ጓደኛው እና ፍቅረኛው ስለነበረ እህትየን ብታገባልኝ ደስ ይለኛል በማለት እሱ ራሱ ገፋፍቶ ነበረ የዳረው ይባላል። ሌሎች ጨኞች እየመጡ ለእሱ አርልቶ ነው ሌሎችንም ቢብሎ የሰጠው። ግን ከትንሽ ቆይታ በኋላ ድንገት ባልታሰበ አጋጣሚ ፈታና አሰናበታል። ይህ ጊዜ ተናደደ። ብዙ ዲል እያገኘች እህትየን እሱ ይሻላታል ብዬ ሌሎችን ሁሉ መልሼ ሰጥቼው አዋረደኝ አይደለም እኔ ሳከብረው በማለት ተናደደ። እንደገና ደግሞ እድዋ እያለ ይመልሳታል ነገ ዛሬ እያለ በጉጉት ይጠብቅ ሳይመልሳት ጸጥ ብሎ ቆየና እድዋ ተጠናቀቀ። ከዛ በኋላ ልጅቷ ተፈላጊ ነገር ነበረችና አሁንም አዲስ እጮኞች ብቅ ብቅ ማለት ጀመሩ። ይህ ጊዜ የወትሮ ባልም እንደ ሌሎቹ እጮኛ ሆኖ ብቅ አለ ድንገት ማለት ነው። ይህ ጊዜ ቂም ይዞበት ስለቆየ ተናደደ። አንተ ውሻ ከዛ አካባቢ ቅታኝ፣ ወትሮ አንተ ቅርብ ጓደኛዬ ነህ ብዬ ከሌሎች ሁሉ አብልጬና አስቀድሜ ሰጥቼ አክብሬ አንተ ግን አዋርደኸኝ እህቴን አባረርካት፣ ደግሞ ከፈታኋት በኋላ በእጅዋ ትመልሳታለህ እያልኩ ስጠብቅ ዝም ብለህ ከርመህ አሁን እንደገና እጮኛ ሲመጣ ልታደናቅፍ ነው የምትመጣው ከዚህ አካባቢ እንዳላይ በማለት ወረፈው ይባላል። ይህ ጊዜ እሱም ተደናግጦ ለጊዜው ዘወር አለ። ልጅቷ ግን ወደ ባሏ መመለስን ፈልጋ ነበር። ሁለቱም ተፋልገዋል ማለት ነው። ይህኛው ግን ጣልቃ ገብቶ በማያገባው ነገር ችግር ሊፈጥር ይህ ጊዜ አላህ ስብሓነሁ ወተዓላ ባልና ሚስት ለመታረቅ ከፈለጉ ምንም ቢያጠፋ አንተ ወደ ባሏ አትመለስም ብለህ መከልከል አትችልም ብሎ ይህን አያት አወረደ። ትክክለኛ ሙእሚን ስለነበረ ሰምዐን ወጠዓተ ሊረቢ አለ ይባላል። እኔ መስሎኝ ነበረ እሷን የጠቀምኩ መስሎኝ እና አንተ ታውቃለህና ጌታዬ አንተ ታልክ ተሳስቻለሁኝ ምህረት ስጠኝ አስታርቃቸዋለሁ ብሎ እንደገና ሽማግሌ ላከበትና ጠራው። ወዳውኑ አስታረቀ እሱም ከፈራውን ከፈለ ምሎ ነበረ ይባላል። ዛሊክ ይዋዙ ቢሂ እና ይህ አይነት አነጋገር እናንተ ሙእሚኖችን እንገስጥባችኋለን በማታውቁት ነገር ጣልቃ ገብታችሁ መራራቅ የሌለባቸውን እንዳታራርቁ ነው የምመክራችሁ ይላል። መን ካነ ሚንኩም ዩእሚኑ ቢላሂ ወልየውሚ ልአኺር ከእናንተ በአላህና በመጨረሻ ቀን የሚያምነው ሙእሚን ሁሉ በዚህ አይነት ምክርና መመሪያ ሊገሰጥበት ይገባል። ዳሊኩም አዝካለኩም እና ይህንንም ያደረግኩት ለእናንተ ለወደፊት ከሚያዋቅስና ከሚያካስስ እንዲሁም ከሚያቃቅር ሁኔታ የሚያጠራችሁ ሁኖ ስላየሁት ነው። ምክንያቱም እሷም እሱ ልብ እየቀራቸው ብታለያዩቸው ዘላለም ገሬ እንዲያድርጎኝ እያሉ እናንተን ተቅማለን ስትሩ እንደገና ተወቃሾች እንዳትሆኑና በወንጀል እንዳትጠየቁ ነው ይላል። ወአጥሃር ከስተትና ከወንጀልም የሚያጠራችሁ ስለሆነ ነው። ወላሁ ያለም አላህ ለሁሉም ሰዎች የሚበጃቸውን ያውቃል። ወአንቱም ላታለሙን እናንተ ግን በመሰለኝና በስሜት ስለምትሄዱ አንዳንድ ጊዜ የሚጠቅማችሁን ነገር ስለማታቁ ነው በዚህ መልክ የገሰጥኳችሁና ስተታችሁን እንድታርሙ ያደረግኩት በማለት እሱም ለተንኮል አልሰራሁም ነበረና ቅር እንዳይለውና እንዳይደነግጥ በለዘብተኛ አነጋገር አስረዳው። ይህ ጊዜ እሱም በደስታ ተቀበለውና እህቱን አስታርቆ ሸኘ ማለት ነው። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف لا تكلف نفس إلا وسعها لا تضار والدة بولدها ولا مولود له بولده وعلى الوارث مثل ذلك فإن أرادا فصالا عن تراض منهما وتشاور فلا جناح عليهما وإن أردتم أن تسترضعوا أولادكم فلا جناح عليكم إذا سلمتم ما آتيتم بالمعروف واتقوا الله واعلموا أن الله بما تعملون بصير والذين يتوفون منكم ويذرون أزواجا يتربصن بأنفسهن أربعة أشهر وعشرا فإذا بلغن أجلهن فلا جناح عليكم فيما فعلن في أنفسهن بالمعروف والله بما تعملون خبير والوالدات يرضعن أولادهن حولين كاملين ወላጆች ከተፈቱ በኋላ ህፃናት ልጆቻቸውን ሁለት አመት ሙሉ ማጥባት ይኖርባቸዋል ይላል። እና እንግዲህ ልጅ እናቱ አጥብታ እንድታሳድገው መብት አለው እሷም ደግሞ ግዴታ አለባት ሌላ አማራጭ እስከሌለ ድረስ ማለት ነው። እና እስከ መቼ ድረስ ነው ማጥባት የሚገባት? እስከ ሁለት አመት ድረስ አስፈላጊ ሆኖ ከተገኘ ማለት ነው። ከሁለት አመት በላይ ዶሩራ ከለለ አልፎ መሄድ የለም። ከዛ በታች ባለው ግን ልጁ ይበቃዋል ተብሎ ካልታመነበት በስተቀር መዛ ድረስ መጥባቱ መብቱ ነው ማለት ነው። ሊመን አራደ አዩት ይመረዳ ይሄን ታዲያ ከወላጆች ለልጃቸው የጡት መብቱን ለማሟላት ለፈለገ እዛ ድረስ መሄድ ይችላል ማለት ነው። እናትና አባት እንግዲህ ልጃቸው እንዳይጫጫባቸው ፋፍቶ እንዲያድግ ከፈለጉ ሁለት አመት ድረስ ከናቱ ጡት እንዳይለይ ማድረግ ይገባል ማለት ነው። ምናልባት አንዳንድ ልጅ ታጥሎና ቀድሞ የሚያድግ አለ። እዛ ሳይደርስ ጡት ቢተው የማይወዳው መሆኑ ከታመነበት ግድ መድረሱ ሸርጥ አይደለም። ተስማምተው ያቆሙ ይችላሉ። ማሟላቱ አስፈላጊ ነው እስከተባለ ድረስ ግን ሁለት አመት ድረስ ወላጆች ልጆቻቸውን ማጥባት አለባቸው። ቢፈቱ እንኳን ከባልዮ ጋራ ባለው ቁርሾ ተጣልተውና ተበሳጭተው ልጅን አላጠባም ማለት አይገባቸውም ማለት ነው። ወአለል መውሉድ ለሁ ሪዝቁሁን ወኪስወቱሁን የልጁ አባት በሆነው ሰውዬ ላይ ደግሞ ልጃቸውን የሚያጠቡ ለሆኑት የተፈቱ ሴቶቻቸው ሲሳያቸውንና አልባሳታቸውን መቻልና መሸፈን አለባቸው ቢልማዕሩፍ በህጋዊ መንገድ ይላል። እና እንግዲህ እሷ ልጁን ማጥባት አለብሽ ተብላ ስትገደድ አባት ደግሞ በቃ እኔ ምንም ነገር አላረግላትም ፈጽቻታለሁ እዳዋ አልቋል ካሁን በኋላ ሷ ጋር ምንም ያገናኝ ነገር የለም ብሎ ዘወር ማለት የለበትም። የሱ ልጅ ምታጠባ እስከሆነች ድረስ ቀለቧንም ሆነ ልብሷን መቻል ያለበት እርሱ ነው ማለት ነው። ምክንያቱም እሷ ልጁን አላጠባም ብላ ብትጥል እንደገና ሌላ ሙግዚት መቅጠርና ወጭ ማድረጉ ስለማይቀር ሌላ ባዕድ ከሚመጣ ለልጁ ደግሞ እናቱ ጠቃሚ ናትና ለሷ አስፈላጊውን ነገር ሁሉ ማሟላት አለበት። ይሄንም ሲባል ቢልማዕሩፍ እሱ አቅሙ ጋራ በሚጣጣም መልኩ ነው። ደሃም ከሆነ በድህነት አቅሙ የሚችለውን ሀብታም ከሆነ በሀብታምነቱ የሚገባውን ማድረግ አለበት ይላል። ላ ቱከለፉ ነፍሱን ኢላ ውስዓሃ ታቅም በላይ ክፈል አለበለዚያ ልጁን አላሳድግም ያለች እንደሆነ ይህ ደግሞ ተቀባይነት የለውም። ምክንያቱም ማንኛውም ነፍስ ያቅሟን ያህል እንጂ አትገደድምና ይላል። አንዳንድ ሴቶች ደግሞ በጥላቻ እሱን ለማስቸገር ይህን ያህል ታልከፈልከኝ በስተቀር ልጄን ወረውርልሃለሁ የሚሉ ይኖራሉ። ይህንን ያሉ እንደሆነ እሱ አቅሙ የማይፈቅደው መሆኑ ከታወቀ በሸር አይጠየቅም ማለት ነው። አቅሙ የሚችለውን ግን መለገም የለበትም። لا تضار والدة بولدها ولا مولود له بولده نباتك علي ولا جهنك النات بلجوا بكل ما تتوكنا ما تشكر يلباتم ناسو حلاكنتن لسوا بچا ستو نارستو السوا مكروان مايت يلباتم بلجوا مكنيات بچاوان السوا من دقنا ببكلو دقمو لجون ورورا اشكر لا يلتتلو عايك باهم በልጁ ምክንያት እናትም ሆነ አባት በተናቀል መሰቃየት የለባቸው ማለት ነው። እንግዲያውሳ ተመካክረውና ተባብረው ለልጁ የሚበጀውን ነገር ሁላቸውም በመረባረብ ያሳድጉት እንጂ ለአንዱ ለሌላው ብቻ ተቅልሎትቶ አንዱ አረፍት ላይ ሆኖ ሌላው ችግር ላይ መሆን አይገባም ማለት ነው። እና ይሄ እንግዲህ በየጊዜው የሚደርስ ችግር ነው ማለት ነው። አንዳንድ ጊዜ ሴቶቹ ኃይለኛ ይሆኑና የሱ ልጅ ተሸክም ያልሄድም በማለት ገና ለጋው ልጅ ወሩራ ተሄዳለች። የዛ ጊዜ አባት መከራውን ያያል ማለት ነው። አንዳንድ ጊዜ ደግሞ እናት በጣም ረራይ ያጠቃትና ልጅን አልሰጥም የሆነ ይሁን ብላ ትይዛለች። አባት ደግሞ ልጁን ከወሰርሽ እኔ አረዳሽም ብሎ በቁርፊያ ምንም ነገር አልሰጥሽም በማለት ለችግር ያጋልጣታል። ይሄ ሁለቱም እንግዲህ አግባብ ያለው ነገር አይደለም። ሁለታችሁም ተከባብራችሁና ተመካክራችሁ ልጁም ሳይጎዳ የምታሳድጉበትን ሁኔታ መቀየስ እንጂ አንዱ በሌላው ላይ ችግር መፍጠር አይገባም ይላል። ወአለል ዋሪቱ ሚትሉ ዳሊክ እንደገና በወራሹም ላይ የዚሁ አይነት ሁኔታ ይከተላል ይላል። ማለት አባትየው በቀጥታ የለ እንደሆነ አባቱን የሚተካው ወኪል የሚሆነው ልክ አባቱ ማድረግ የሚገባውን ሁሉ ማድረግ አለበት። ወንድም ይው ካለ ያባት ሙቶ ለምሳሌ ያ አጎት እንደ አባት ሆኖ አባት የሚጠየቀው ነገር ሁሉ ይጠየቃል ማለት ነው። አያትም ከሆነ እንደዛው። ፈኢና አራዳ ፊሳለን عن تراض منهما እና እናትና አባት ልጁ ሁለት አመት ከመدرسው በፊት እድሜው ጡት ቢጥል አይጎዳውም ይበቃዋል ብለው ቢስማሙና በዚህ ቢግባቡ ወተሻውሪን ከመመካከርና ከመስማማት በመነሳት ልጁ ካሁን በኋላ ጡት አያስፈልገውም ማቆም አለበት ያሉ እንደሆነ ፈላጁናህ አለይሂማ ሁለታቸው ካመኑበትና ከተስማሙ ልጁን ሁለት አመት ሳይደርስ ተጡት ማስጣላቸው ምንም ወንጀል አያስከትልባቸውም ይላል። አስፈላጊ ነው እስከተባለ ድረስ ነው ሁለት አመት ድረስ የተባለው። ወይም ደግሞ አንደኛው ያቋርጥ ሲል ሌላኛው ይቀጥል ብለው ከተለያዩም ያው ሁለት አመት መድረስ አለበት ይላል። ምክንያቱም ያቋርጥ የሚለው ወገን አውቆ ለመለገም ሊሆን ይችላል በግዴለሽነት። እናት ለምሳሌ ስለሰለቸች እንዲለቃት ማጣል አለብኝ ብትል አባት ደግሞ ልጄ ይጎዳል የለም መድረስ አለበት ካለ የሱ ነው የሚሰማው ማለት ነው። ወይም በተቃራኒው አባት ማጣል አለብሽ ይላታል እሷ ልጄ ይጎዳብኛል ስላለ ምክንያቱም እሱ ከተፈታች በኋላ ነፈቃ ስለምታስከፍለው ተክፍያው ለመዳን ታሁን በኋላ ልጅን ወስድ ያለው በቃ ያለ እንደሆነ የለም ልጅ ይጎዳል ካለች እሷ የሷ ተሰሚነት ይኖራዋል ማለት ነው። ሁለታቸው እሷ በጋራ ተስማምተው ካደረጉ የተሐላክነት መሸሽ ሳይሆን ለልጁ የሚጠቅመውን የመምረጥ ሁኔታ ነው። ሁለታቸው ለልጁ የሚበጀውን ነገር እስካመኑበት ድረስ ግድ ሁለት አመት መድረሱ ግዴታ አይሆንም ማለት ነው። ወይና አረጥቱም አንተ ስትርዲዑ አውላደኩም ልጆቻችሁን ደግሞ በሌላ ሙግዚቶች ለማስጠባት ከፈለጋችሁ ፈላጁናህ አለይኩም ይህንንም በማድረጋችሁ ወንጀል የለባችሁም ኢዳ ሰለምቱም ማ አተይቱም ቢልማዕሩፍ ለዛች ለሙግዚታ አሳዳጊዋ ልትሰጧት ቃል የገባችሁትን ነገር በሚገባ እስከሰጣችሁ ድረስ ይላል። አንዳንድ ጊዜ ደግሞ እናቷ አጥታ ከምታሳድገው ይልቁንስ የውጭ ሙግዚት ቢቀጠርለት ይሻለዋል ተብሎ የታመነበት እንደሆነ ይህም መብት ነው ለአባት ማለት ነው። ልጅን እንዳውም ሌላ ሙግዚት ታምጥቼ ባሳድግ ይቀለኛል ወይም ለልጁ የተሻለ ይሆናል ብሎ አምኖበት ካደረገ ያቺ የምትቀጠረው ሴትዮ የሚገባትን ክፍያ እስከሰጣት ድረስ ልጅን ከናቱ ለይተ መውሰድ የለብህም አይባልም ማለት ነው። ይሄ በፍቅርም ጊዜ የሚደረግ ነው። በተለይ በአረቦች በባህላቸው ወትሮ ወላጅ እናት ከመጣጣባ የውጭ ቅጥረኛይቱ ማጥባቷን ነበር የሚመረጠው ልጅም አምሮ ጠንካራ ይሆናል የሚባል በተለምዶ አነጋገር አላቸው ማለት ነው። እና በዛ መልክ የውጭ ሙግዚት አስፈልጊ ነው ተብሎ ከተአመነበት ሴት ይሁን በሚገባ አሁንም ያስፈልጋትን ነገር እየሰጠ ምንከባከባት ከሆነ ማድረግ ይችላል ማለት አሁንም ልጅ እንዳይጎዳ ነው ይዳሰለምቱ ማአተይቱም ይላል። እነዚህ ሙግዚቶች ክፍያው በሚገባ ካልተከፈላቸው ይለቅሙና ልጅን እንዲጎዳ ያደርጋሉ። ያንዳ ይሁን ለሴት ይሁን በሚገባ የምትሰጡት ነገር ሰጥ የምትሰጡ መሆናችሁን ካረጋገጣችሁ ውጭም ወስዳችሁ ማሳደግ ትችላላችሁ ማለት ነው። እና ማአተይቱም ቢልማዕሩፍ አሁንም በህጋዊና በተለመደው ሁኔታ ለሙግዚቶቹ የሚሰጠውን ከሰጣችሁ ይላል። አንዳንድ ሙግዚቶች ደግሞ ቢሰጧቸው የማይጠግቡ ይሆናሉ። ሰውየው አቅሙ ውስን ይሆንና ታቅሙ በላይ ተጠይቀው ይሆናል። ያንን መጠየቅ የለባቸውም እነሱም። እንደገና ደግሞ ገንዘብ ያላቸው ነው ሲያበቃ አንዳንዶቹ ስስታሞች ይሆናሉ። እኔም ደግሞ እስካዳቸው ድረስ መንፈግ የለባቸውም። ሁሉም እንዳቅሙና እንደ ሁኔታው ተግባብቶና ተስማምቶ የሚያደርግ ከሆነ ይቻላል ማለት ነው። እና በአጠቃላይ ማንኛውም ወገን መብቱን እንዳያጣና ማንኛውም ወገን እንዳይጎዳ ነው የሚፈልገው አላህ ሱብሃነሁ ወተዓላ። ወተቁላህ እና በዚህ በልጅ አስተዳደግ ሁኔታ አላህን ፍሩና ተጠንቀቁ። ሰዎች እንግዲህ በባልና በሚስት መካከል ሽቃቅ ወይም አለመግባባት በሚፈጠር ጊዜ የነሱ ጦስ ለልጆች ነውና የሚጠርፈው የእናንተን ችግር ለልጆች እንዳታዛምቱባቸው አላህን ፍሩ ይላል። ወዕለሙ ወቁም አንአላህ ቢማ ተዕመሉነ በሲር እናንተ በምትሰሩት ነገር ሁሉ አላህ በጥልቅ የሚመለከትና የሚታዘብ የሚከታተላችሁ መሆኑን አውቃችሁ ተጠንቀቁ ይላል። والذين يتوفون منكم አሁንም ደግሞ ከዚሁ ጋራ በማያያዝ ሌላ ማህበራዊ ወይም በተሰባይ የሆነ ችግር በማውሳት እነዚያ ደግሞ ከእናንተ ከሙስሊሞቹ መካከል የሚሞቱትና ወይደሩን አዝዋጀን ሲሞቱ የህግ ሚስቶቻቸውን ትተው የሚሄዱት ይላል። يتربصن بأنفسهن 14 እና እነዚህን አይነት ሰዎች በሚመለከት ስለሚስቶቻቸው ሁኔታ ማለት ነው። ከሞቱባቸው በኋላ ሴቶች 4 ወር ከ10 ቀናት ያህል ዒዳውን በመቁጠር በቤታቸው ተቀምጠው ያሳልፉ እንጂ ባሏ ትናንት ሙቶ ዛሬ እሷ ተቋቁላ መውጣት የለባትም ማለት ነው። ዒዳ እንግዲህ በጤንነት እያሉ የተፋቱ እንደሆነ ደም ካለባት 3 ደም እንድታሳልፍ፣ ደም ከሌለባት በ3 ወር እንድትቆጥር ተብሏል። እርጉዝም ከሆነች እርጉዟን በመውለድ ነው ዒዳዋ የሚያልቀው ተብሏል ማለት ነው። ሲሞት ባድ ደግሞ ሌላ አይነት ዒዳ ነው የሚመጣው። ነዛ በጤንነት የነበሩ ናቸው ማለት ነው። ሰውየው በሞት ከትዳር ላይ ከተለየና ሚስቱ ወደ ኋላ ከቀረች የሟቹ ሚስት 4 ወር ከ10 ቀናት ያህል ኢህዳድ ይባላል። ያው ሀዘኗን የምትከፍልበትና እንግዳዋን የምትቀበልባት ጊዜ ነው። ወትሮ በጃሂልያ ረጅም ነበረ። ቢያንስ ከአመት ድረስ ነበረ የሚያደርጉት እና ከአመት ወደ 4 ወር ከ10 ቀን ቀነሰው እስልምና መጉላላት እንዳይመጣ ማለት ነው። እና 4 ወር ከ10 ቀን ድረስ በቤታቸው ተቀምጠው መጠበቅ አለባቸው ዒዳቸውን የሟች ባለቤቶች ናቸው። فإذا بلغنا أجلهن አሁን የተገደበውን ቀን በሚደርሱ ጊዜ 4 ወር ከ10 ቀን በሚጨርሱ ጊዜ ማለት ነው። فلا جناح عليكم በእናንተ በሟቹ በተሰቦች ላይ አንዴ ወንጀል የለም። فيما فعلنا في أنفسهن بالمعروف ከዚያ በኋላ በነፍሶቻቸው በህጋዊ መንገድ በሚያደርጉት እንቅስቃሴ እናንተ ተጠያቂዎችና ተወቃሾች አትሆኑም ይላል። ማለትም እንግዲህ 4 ወር ከ10 ቀን ዒዳዋን ከጨረሰች በኋላ ሰውናትና የወደፊት ዕድሏን ደግሞ ለማመቻቸት ልብሷን የመቀያየር እንዲሁም ውበቷን የመንከባከብ ሁኔታ ታሳይ ይሆናል። ሌላ እጮኛ እንዲመጣላት ማለት ነው። ይህ ጊዜ የሟች ቤተሰብ ወንድሞች፣ አባት ሊኖር ይችላል። እሱ ትናንትና አፈር ሆኖ አንቺ ታሁኑ መሽቀርቀር ጀመርሽ ምናምን እያሉ እሷን መኮድኮድና መቆጣጠር የለባቸውም። ዒዳዋ ካለቀ በኋላ ሀቋን ተወጣለች። እሷም ደግሞ መብቷ ነው ሌላ ዕድል ለማግኘት መዘጋጀትና በቤቱ ላይ ተቀምጣ እንዴት ካሁኑ እንደገና ሌላ ነገር ታሳያለይ ብላችሁ ብልግና ነገር እስካልሰራሽ ድረስ ራስዋን በመጠበቅና በመንከባከብ በማጌጡ ሁኔታ ጣልቃ ገብታችሁ እንዲያከለክሏል። ይህንን የሟቹን ሀቅ ያስከበርን መስላችሁ፣ ይህን ካላደረግን የሱን ሀቅ ያጓደልን መስሏችሁ ከሆነ ወንጀል የለባችሁም እና ዝም በሉ ማለቱ ነው። ወላሁ ቢማ ተዕመሉነ ኸቢር እናንተ በምትሰሩት ነገር ሁሉ አላህ ሱብሓነሁ ወተዓላ በጥልቅ አዋቂ መሆኑን እወቁና ተጠንቀቁ ማለት ነው። ولا جناح عليكم فيما عرضتم به من خطبة النساء أو أكننتم في أنفسكم علم الله أنكم ستذكرونهن ولكن لا تواعدوهن سرا إلا أن تقولوا قولا معروفا ولا تعزموا عقدة النكاح حتى يبلغ الكتاب أجله واعلموا أن الله يعلم ما في أنفسكم فاحذروه واعلموا أن الله غفور حليم ولا جناح عليكم فيما عرضتم به من خطبة النساء انانت وندوش دقمو انذي يموت باتشون سيتوش لما چت فلقاتشو اداتشو كمالكو بفيت باشمور وين بتزواري النقاقر بتتقمو وانجالي اللباتشوهم ملان እንግዲህ አንዳንድ ጊዜ ሴቶች ባል በሚሞትባቸው ጊዜ በጣም ተፈላጊ ሴቶች ሆኑ እንደሆነ እዳቸው ከመአለቅ በፊት ላለመቀደም ሰዎች ይሻማሉ ማለት ነው። ወጥሮ የሴት ጥረት ባለበት ጊዜ ባሁን ጊዜ እንኳን እየቀረ ይመስላል እና ይሄ ጊዜ እዳዋ ሳይያልቅ እንዴት ጠይቃለሁኝ ይያለ የሚንከረፈፍ ከሆነ ሌላው ስለሚቀድመው አስቀድሞ መጠየቅና ቃል ማስገባት ይፈልጋል። ሸርዑ ደግሞ እዳዋን ሳይጨርስ ተይህዳድ በፊት መጠየቅ ያለብህም ይባላል። ይሄ ጊዜ አማራጭ መንገድ ሊፈጥርላቸው ነው ማለት ነው። መጠየቁም እንዳይቀር እንዳታመልጥ በእዳውም ደግሞ እንዳይደፈር አድርጎ ያስተምራቸዋል ማለት ነው። ስለዚህ እንዲህ አይነቶቹን ሴቶች ለማጨት የፈለጋችሁ እንደሆነ እዳዋ ላይ ሄዳችሁ ፈልግሻለሁ ብሎ ቀጥታ መጠየቅ አይፈቀድም የሟችን መብት እንደመድፈር ነውና ማለት ነው። እና በተሰቦቹም ላይ ችግር ይፈጥራል። እንግዳውሳ በአሽሙር መናገር ትችላላችሁ ባሽሙር ስለተናገራችሁ ወንጀል የለባችሁም ይላል። ሄዶ እንግዲህ የሚያወያይ ወይም ታዲያ የሚደርስ መስሎ ያው እሱ ቀረ እንጂ አንቺማ ተመሳሳይ ፍላጣጪ እንዳንቺ አይነት ሰው ፈላጊው ብዙ ነው በመሳሰሉ ቃላቶች መጠቀም ይቻላል ማለት ነው። አው አክነንቱም ቢአንፉሲኩም ወይም ደግሞ በስሜቶቻችሁ ምስጥር ሐሳብ ብታሳድሩ ወንጀል የለባችሁም። እቺን ሴትዮ እዳዋን ተጨረሰና አጫታለሁኝ አገባታለሁ የሚላጣ ቢያሳድር ገና እድዋን ያጨረሰችውን ሴት እንዴት አገባለሁ ብለ በልብ ሐሰብ ካይባልም የሰው ሚስት ከሞት በፊት ቢሆን ኖሮ ገሪትን አገባለሁ ብሎ ማሰብ ራሱ ወንጀል ነበር ማለት ነው። አሊም አላህ አንኩም ሰተዝኩሩነሁነ እና ይሄንን አይነት መፍትህ ጌታ የሚሰጠው እነዚህን ሴቶች እናንተ በልባችሁ የምታወሷቸው መሆኑን ስለሚያቅ ነው። ቢከለክላችሁም ያው በልባችሁ ማፍሰልሰላችሁ የማይቀር ስለሆነ ወንጀሉ እንዲቀርላችሁ ፍቃድ ሰጥቼ ህግ አደረኩላችሁ ማለት ነው። ወላኪን ላትዋዒዱሁነ ሲረን ግን ይህን ስላችሁ በቀጥታ ሂዳችሁ በሚስጥር ሌላ ታዛቢ ካልሰማ ምን አለ እሷና እኔ ብንተዋወቅ ብሎ እኔ እዳሽን ጨርሽና አገባሻለሁኝ ወይ ፈልግሻለሁ ብላችሁ በሚስጥር ቀጥታ እንደምታገቧቸው ቃል እንዳትገቡላቸው ይላል። ይሄ ከሆነ ያው እዳውን እንደመድፈር ይቆጠራል። ኢላ አንተ ቁሉ ቀውለን ማዕሩፋ የሌላውን መብት የማይነካ ለዘብተኛና የጸባይ ቃል ብትጠቀሙ እንጂ ማለትም አንቺው ልጅ ነሽ ያንቺ ቢጤ ፈላጊ አያጣም እኔም እንዳን